الحمد لله خالق الليل والنهار تبصرة وذكرى لأولي القلوب والأبصار ثم الصلاة والسلام على النبي المختار وعلى آله الطاهرين وأصحابه الأخيار ومن تبعهم بإحسان إلى يوم يقوم الخلائق بين يدي الجبار أما بعد فالسلام عليكم ورحمة الله وبركاته ود تعداميان يا العناية بالنفس تسنيو سلسلة أهون من دك أتألنو إن شاء الله بزاري وحلق أحجن سلا نفس بشتاوج زرزر إن أرسلنا ودليل عن غير النشاء قرارلن أهونم كنفس بشتاوج مهاكل عن دون انتقصالن ليلا نيون الناس كتلالن الرياء الرياء مالت يولي يميبال ينفسيا قوتنا نفس يبلا ينتن تودالج نفس سووش بياج أبجبو لا تودالج نفس سووش سلسوا بياورو لا تمنيا لج يسووش ينقق فئس بالتهون تمنيا لج نفس والعياذ بالله الرياء بلو مالت يولي يمالتنا لا يولي بلو مسراتنا ايه نگر يا اخلاص مضادنو اخلاصن يمي قاوم نگرنو سران يمي عبلاش نگرنو نبيو صلى الله عليه وسلم اخوف ما اخاف عليكم اني كمسا قالاتشوه نگر هلو اجيك اسجيو يهونون نگر لنگراتشوه قالو الشرك الاصغر تنشو شركنا اسو وهو الرياء ييولن يمالتنو يلالو نبي صلى الله عليه وسلم ولعاذ بالله الله كذي بشتا يكناكلن الرياء ييولن يسمولن يمالت اميت اكبه نكر عيدا لن سران يابلا الشار تلقو شرك سراوچن هلو يزو اقبس بسو يهات افال رياء دقمو كالسوغا يتقران يون سرا قدل ياسقبوال لمسالي سو يو ليلا قزي اندو لات ارقو يميساق دهونو دقمو سووج ባካባቢው ሲኖሩ እንግዶች ሲመጡ እሱ ምናልባት ሹመት ከነሱ የሚከጅል ሹመት ከነሱ የሚከጅልባቸው የሆኑ ሰዎች ሲመጡ ሰላቱን አሳምሮ ከሰገደ ያኔ ሪያ ይባላል ይውልኝ ብሎ ነው የሰገደው ቀደም ቀደም ይላል ልታይ ልታይ ይላል እስቲ ፊቴን ላስገርፍ ይላል ይሄ ተገቢ አይደለም የአንድ مسلم باهري واحد الله سلازي ينفسي يا بشيطانو لنرقو يقبال سمع مالت دقمو من دنو يسمو اللينو يا ييو اللينو ايه دقمو يسمو اللينو روك بيهونو مسووش سلاني زين اي درسات شو انتي عطاوكم من دي انتي اللي هادر ركو تكو انيني يلان ايه متلك بشيطانو ليلانيو تعجب اهون يمياسا ياتشو سووش يلو يسمولن يميلاچو سوچم يلو تعجب مالت دگمو براس مدگرم نو مدنق نو اني مالت اكو يتليو فطور ني بلو اني اجگ اسفلاگي سو ني بلو براسو وست اندي الله سميت كتسماو ايه هي نفسي اطاطا نو ما انا الا ما اعطاني ربي اني جيتاي اندادرگني ጌታዬ የሰጠኝ ነገር እንጂ ምንም አይደለሁም አላህ Subhanahu Wa Ta'ala ከፈለገ ይሄን ነገር ይወስድብኛል ያሽመደምደኛል ያላሸኩ ያደርገኛል ያለሁት በሱ ፈጥለ ነው በኒዕማ ነው ይሄን ነገር ከኔ ነጥቆ ለሌላው ሊሰጠው ይችላል አላህ ሰው ሁሉ ያለው በአላህ ኒዕማ ነው ሰው ሁሉ ያላህ Subhanahu Wa Ta'ala ስርዓት ነው ንገርም ነገር ካየን አንድ ሰው ማለት ያለብን Subhanallah ነው مالت ياللبن سبحان الذي علم الانسان علم الانسان ما لم يعلم يسول لك يما ياوقو النجر استمروا الى الله عقلون يسرع الله نو اكلون يسطو الله نو سلامن بني يغرمالو جيتاي هوي ايهن يسطعني يسطعني النعمه كني لتوسد تشلاله لليلا لتاسالفو تشلاله اني ني بتاچ لتادرغ تشلاله سلازي جيتاي هوي አመስጋኝ እኔ እንደ ወንጀል ይሄ አይገባኝም ግን አንተ ደግሞ አከበርከኝ ብለን አላህን ሱብሃነ ወተዓላ ማመስገን ሲገባን ራሳችንን መቆለል መኮፈስ ይሄ ተገቢ አይደለም ለዚህ በራስ ስራ መገረም መደነቅ ላ وما توفيق الا بالله ነገሮችን አሳምሬ ከሆነ ነገሮችን እንዳሳምር የገጠመኝ አላህ ነው በአላህ እንጂ መገጠም የለም فلا حول ولا قوه الا بالله በአላህ ቢሆን እንጂ ችሎታ የለም በአላህ ቢሆን እንጂ ብልሃት የለም ለጥሩ ደረጃ የሚያደርሰው አላህ ነው ስለምን በራሳችን እንደነቃለን እኛ ብዙ አይብ ያለን ፍጡራን ነን አይባችንን የሰጠረው አላህ ነው አይባችንን የሰጠረው አላህ ነው صاحب النونيه نونيه القحطاني من يلالو وسترت عن ابصارهم عصياني جيتاي هوي ونشرت لي في العالمين محاسنا وسترت عن ابصارهم عصياني والله لو علموا قبيح قبيح سريرتي لأبى السلام علي من يلقاني لم ونشرت لي في العالمين محاسنا بسوج محكل ملكا متاوك عين مقلج عين عصفه اللي نتاوك عد الركي بملكا منقر وسترت عن أبصارهم عصياني ينين ونجل أنتن ماسكفاتين دنبر مزللين دقمو اندايا وقادرقه ستركني والله لو علموا قبيح سريرتي يوستين قشاشانت بياوكو نورو سوج لأب السلام علي من يلقاني انين يميا قنين يسو سلام تانكوا عيسة انجم نبرال ولا اعرضوا عني وملوا صحبتي ولا بؤت بعض كرامة بهواني ولا اعرض عني سوج كنيركو نبرا وملوا صحبتي ينين مبنين مقدانيت يسلتشو نبرا انقشقشاتشو اصطلاتشو نبرا ولا بؤت بعد كرامة بهواني ككبر بهالا وردة شمتشي املس نبرا لكن سترت معايبي ومسالبي وحلمت عن سخطي وعن عصياني نقرقن لكن سترت معايبي ومسالبي ينين نور قمناين شف النادر ركلي وحلمت عن سخطي وعن عصياني اني ما اسقط انا قر انت ما اسقط انا قر سرتي انت تحقسكي دمبر الفي انت تحقسكي فلك المحامد والمدائح كلها فلك المحامد مسغاناوچ كله لانت يهونو جيتاي هوي والمدائح كلها ምጎሳዎች ሁሉ ላንተ ይሆኑ ይላል ስለዚህ እኚህ ማህም የሚያስተምሩን ምንድነው አላህ Subhanahu Wa Ta'ala ለኛ የሰጠን ነገር ከሱ የሆነ ኒዕማ ነው እሱን እናመሰግነዋለን እንጂ በራሳችን መኮፈስ የለብንም ንቅሳችን ብዙ ነው አላህ ይጠግነን ሌላኛው አልአነፋ አነፋ ማለት ምንድነው ሰውን ማኩራፍ ይሄን በሽታ ነው الله كان يامي فلقو كسوش قا تقلاقنن بملكام نقر اندن التبابر ملكام نقرن ببوتاو اندن ناسنا مدفو نقرن كبوتاو اندن ناسو قدن لذي بجماعة اندن سرا الله سبحانه وتعالى يفلقات كجماعة نتقلن ما كرف مبوتت ايهي تقبي بخري عيد اللب لذي عنافا سون ما كرف ተነጥሎ መገኘት በትንሽ ነገር መቆጣት ይሄ የጥሩ ሙስሊም ባህሪ አይደለም الحقر ሰዎች መናቅ ራስን ከፍ ማድረግ ሰዎችን ዝቅ አርጎ ማየት مهما فعلوا من الخيرات ከመልካም ነገር ምን ቢሰሩ ሰዎችን ዝቅ አድርጎ ማየት ይሄም የነፍስ ያጣጣል አንዳንዱ እሱ የሰራው እንጂ የሌሎች ስራ አይጥመው ሰዎች ከጻፉ አቤስ ይዘልፋቸው ከተናገሩ አቤስ ያብጠለጥል እሱ ግን ምንም ነገር አይሰራ ይሄ በሽታ ነው ሰዎች መልካም ነገር ላይ ሲሳተፉ አይዟችሁ በርቱ አላህ ያበርታችሁ ቀጥሉበት ግን እቺችን ነገር ደሞ ብታስተካክሉ ብለን በመልካም አንደበት ብንነግራቸው ያ የተወደደ ነው። አሁንም ከነፍስያ በሽታ ማከል አንከዝብ ውሸት መቅጠፍ መፈብረክ ይሄ በሽታ ነው። አንድ ሰው ሲዋሽ ውሸቱ ራሱ በደል ነው። በሱ ንግግር ላይ ተመርኩዞ ከሱ ወሬውን የወሰደው ሰው ወደ ሌላ ሊያሳልፍ ይችላል። ውሸት ይባዛል በሽታ ነው። እና አንድ ሰው ከወንድሙ ላይ ካለው ሐቅ አንዱ አላህ ይክዚበው ላይዋሸው ነው። ውሸት የሙናፊቅ ባህሪ ነው። ወልዒያዙ ቢላህ ነብይ ሰለላሁ ዐለይሂ ወሰለም ኢዛ ሐደሰ ሰዎችን ሲያናግር ወሬ ሲያሳልፍ ከዘበ ይዋሻል አሉ። ውሸት የሙናፊቅ ባህሪ ነው። አላህ ውሸትን አይወድም። ነብዩ ሰለላሁ ዐለይሂ ወሰለም ሙእሚን ይዋሻል ወይ? አይዋሽም። ወንጀል ይሰራል፣ የተለያዩ ነገሮች ውስጥ ተንሸራቶ ይወድቃል፣ ግን አይዋሽም። ከዚህም የተነሳ ዚና የሰሩ ሰሃቦች እኮ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጥተው እንዲህ አድርግ ያለው ጠህርኒ ያ ረሱላህ ከትልከ المرአ ያቺ ከዚና አርግዛ ንጹህ አድርጉኝ ያአላህ መልእክተኛ ብላ እንደመጣችው ሴት ማለት ነው። እውነቱን ፍርጥ አድርገው ይናገራሉ። እና እውነት መናገር الحق مر لا يقوله الا حر حق መራራ ነው። حر ነጻ የሆነ ሰው ከባርነት ነጻ የሆነ ሰው ከነፍስያው ባርነት ነጻ የሆነ ሰው እንጂ አይናገረው ይላሉ ሁከማ። ስለዚህ ውሸትን ማስወገድ አለብን አላህ ይጠብቀንና። ሌላኛው ሰርቃ መስረቅ ስርቆት። ስርቆት ማለት አሁን ሄደን በእጅ ምናነሳውም ነፍስያችን ስለቆሸሸች ነው በእጅ ምናነሳው። ሌላም ስርቆት አለ፣ በአይን መስረቅ አለ። በአይን መስረቅ ማለት እንድናይ ያልተፈቀደልንን ነገር ማየት ነው፣ ኺያና ነው። አላህ ሱብሓነሁ ወተዓላ ያዕለሙ ኻኢነተል አዕዩን ጥቁር መነጽር አድርገን አላህ ያልፈቀደውን ነገር ሰዎች ሳያዩን እኛ እናያለን። በአይን መስረቅ የነፍስያ ጣጣ ነው። አይናችንን ልንገድብ ይገባል። በልብ እንሰርቃለን። ልቦቻችን የማይገባ ቦታ ይሄዳሉ። ስለዚህ ይሄ በሽታ ነው። ይሄ በሽታ ነው። እና አህበቲ ከነኚህ በሽታዎች መጽዳት አለብን። ከነፍስያ በሽታዎች መካከል ከዝርዝሮቹ ጥቂቶች ይቀራሉ። ኢንሻአላህ ከጥቂት ደቂቃ በኋላ ተመልሰን እንገናኛለን። ወቢላሂ ተውፊቅ። انت المهيمن والمعين انت المعين. ሌላኛው የነፍስያ በሽታ አልኺያና ይባላል። ኺያና ማለት መካድ መሸወድ ማለት ነው። ኺያና የገቡበት ቃል የገቡበት ቦታ ላይ እገኛለሁ ብለው ቃል በገቡበት ቦታ ላይ አለመገኘት ነው። ሰዎች አንድ ቦታ ሲያስቡት አንድን ሰው በዛ ቦታ ላይ አለመገኘት ኺያና ነው። ኺያና አላህ ሱብሓነሁ ወተዓላ ዘንድ እጅግ የተጠላ ነው። ያ ይወለዚን አመኑ ላ ተኹኑ አላህ ወረሱል ፈተኹኑ አማናቲኩ። እናንተ ሰዎች ወይ አላህን አትሸውዱ አትካዱ፣ መልእክተኛውንም አትሸውዱ አትካዱ። ፈተኹኑ አማናቲኩም ለአላህና ለነብዩ ሰለላሁ ዐለይሂ ወሰለም የገባችሁትንም ቃል ኪዳን አፍራሾች አትሆኑ ይላል። ኺያናን አላህ ይጠላዋል። ኸዋን ካሃዲ የሆነን ሰው፣ ቃላባይ የሆነን ሰው፣ ቃል አፍራሽ የሆነን ሰው አላህ ይወደውም። ስለዚህ ሰዎች ለምንድን ነው ኺያና ውስጥ የሚገቡት? ለምን በቦታቸው አይገኙም? እነኚህ ሰዎች ኦፖርቹኒስትስ ይባላሉ። ኦፖርቹኒስት አጋጣሚን ፈልገው መጠቀም የሚፈልጉ ሰዎች ናቸው። እዛ ቦታ ጥቅም ካለ አንደኛ ተሰላፊዎች ናቸው። ጥቅም ከሌለ በቦታው የሉም እነርሱ። አዑዙ ቢላህ። ስለዚህ ቃላባይነት፣ ቃላፍራሽነት ይሄ ነፍስ የምትቆሽሽበት ባህሪ ነው። አላህ ከዚህ በሽታ ከሚጠሩ ሰዎች ያድርገን። الخذل خذل مالت አሳልፎ ሰጠ ማለት ነው። አለህኝ ሲለው አብረን እንሄዳለን አብረን እንወጣለን ጀመርነው አብረን እንዘልቃለን ሲለው በመሃል ይተኛበታል። ስብር ይላል። አቋመ ቢስነት፣ ወላዋይነት፣ ጀምሮ አለ መዝለቅ፣ አጋፍጦ መስጠት፣ ጥሎ መሄድ ይሄ በሽታ ነው። በሽታ ነው ይሄ። ብዙ ሰዎች ጓደኞቻቸውን በዚህ መዝነው ይጥሏቸዋል። በመልካም ጊዜ አብረው ናቸው። በመልካም ጊዜ አብረው ናቸው። ችግር ሲፈጠር እነሱ እዛ ቦታ የሉ። ይሄ ከባድ ነገር ነው። ወንድሞች እህቶች አስተውሉ። እኛ ለአላህ ብለን ይወደድናቸውን በላ ኢላሃ ኢላላህ ገመድ አብረን የተሳሰርናቸውን ወንድሞቻችንን እስከ መጨረሻው አብረን ልንዘልቅ ይክድ። በመሃል ከተሰበረን አሳልፈን ከሰጠን ይሄ ከኛ የሚጠበቅ አይደለም። የቂያ ማለት እነሱ ጀነት ሲገቡ አልፈልግም ልንል ነው። እኛ በመሃል ተነጥለን ልንወጣ ነው። አይሆንማ። ይሄ የሰው ልጅ ባህሪ ነው። በመልካም ጊዜ ሰው ስልጣን ሲያገኝ ወደሱ መሰብሰብ የሰው ልጅ ባህሪ ነው። በክፉ ጊዜ ደግሞ ከሰው መነጠል እና ከታቢዒዮች መካከል አንድ ትልቅ ዓሊም አንድ ጓደኛ ነበራቸው። ያ ጓደኛቸው ሀብት አገኘ፣ ተለወጠ። ከዛ በኋላ እሱን መዘየርን ማቆም ሳይሆን እያለፉ አደረጉት። ምን ነው ከኔ ጠፋህ ብሎ ሲጠይቃቸው ያሉት ነገር ምንድነው? ወዲቱ አናኩነ ከፊረን ሐይሱ ይቅሉ الناس ሰዎች በሚያሱበት ቦታ ልበዛ፣ ሰዎች በሚበዙበት ቦታ ደግሞ ላንስ ፈለኩኛል። ሰዎች አንድ ሰው ዱንያ ሲያገኝ አቤት የጓደኞቹ ብዛት፣ ስልጣን ሲያገኝ አቤት የአማካሪዎቹ ብዛት፣ ስልጣኑ ሲያጣ ሀብት ሲያጣ ደግሞ ጥለውት ይሄዳሉ። ምን ይላሉ? الناس في زمن الاقبال مثل الشجره وهم من حولها ما دامت الثمره حتى اذا راح حملها انصرفوا وتركوها تقاسي الحر والغبره الناس ሰዎች ማለት في زمن الاقبال دنيا ود عند سو ستزور سياغنيسو مثل الشجره يسوچنا يزا ياغنيو سويه مثالي انداندت فري اندمتافرا زاف نو يلال وهم من حولها ما دامت الثمره ياچ فري اسوا زند باللچ غزي انسو كزورياوا ناتشو يلال استيرنيوچن تملكتو ሾላ ሲያፈራ ዋንዛ ሲያፈራ ሌሎች አጋም ቀጋ በሚያፈሩ ጊዜ እረኞች እዛ አካባቢ ናቸው። ሰዎች እዛ አካባቢ ናቸው። ተንጠልጥለው ፍሬውን እንትን ይላሉ። ሌሎች ደግሞ በዱላ ያወርዳሉ። ብቻ ሰዎች ከዛ አካባቢ አይጠፉም። ማዳመት ይሰመራ ያች ዛፍ ፍሬዋን እስከሰጠች ድረስ حتى اذا راح حملها ያቺ ዛፍ የተሸከመችው ፍሬ ከሷ ሲያልቅ ሲያበቃ ኢንሰረፉ እነሱም ጥላዋት ፊታቸውን አዙረው ይሄዳሉ وتركوها تقاتل الحر والغبره ብቻዋን ያን ሙቀት ያን ሐሩር እንደዚሁም ደግሞ ያንን አቧራ ብቻዋን ተጋፈጠዋለች እንዲህ ነው የብዙ ሰዎች ሐል ሰዎች ካገኙ እዛ ካባቢ ኮለኮላሉ ሲያጡ እዛ ካባቢ አይገኙ ወልዓዙ ቢላህ على عجله ሌላኛው ችኩልነት ፍጥን ማለት አንድ ነገር ውስጥ አስቡ ዘሎ መግባት ይሄ አጀላ የሚባለው ነገር የነፍስያ በሽታ ነው ነብዩ ሰለላሁ ዐለይሂ ወሰለም አልአጀለቱ ሚነ ሸይጣን ችኩል ማለት ነገሮችን ማንገብገብ ከሸይጣን ነው አሉ አንድ አላህን የሚፈራ ሰው ወቁር ነው አካሄዱ የተረጋጋ ንግግሩ የተረጋጋ ነው ለነሆነ የሚገባው እንደዚህ ነው አልአሽዋኢያ ይሄ ማለት አልአሽዋኢያ ማለት እንደፈለጉት መሆን ዝርክርክነት የምንለው ነው ይጀምራል ይተዋል ይገባል አይዘልቅም ነገሮችን የሚሰራው በመውቀታ ነው አያን ጀምር ይሄማ በጣም ጥሩ ነገር ነው ይላል ደሙ እየቀዘቀዘ ይሄዳል እና ይሄ በሽታ ነው አንዳንድ ሰው ባህሪው እንደዚህ ነው መጀመሪያ ላይ ይሞቃል ትንሽ ቆይቶ ይቀዘቅዛል ነገሮች ውስጥ የሚገባው ያለ ፕላን ነው እንደው በመርቃና ዘሎ አይሆንም ይሄ እኛ እስላም ያስተማረን የተخطيط ሰው እንድንሆን ነው ሳንጀምር በፊት ፕላን እንድናደርግ ነው ነብዩ ሰለላሁ ዐለይሂ ወሰለም መዲና ውስጥ ገብተው ዳዋቸውን ከማሰራጫታቸው በፊት ከኸዝረጆች ቁጥራቸው ስንት ነው የጎሳ ስም ነው አውስ የሚባል አለ ስንት ናቸው አልይሁድ ዛ በኑ ቁረይዛ በኑ ቀይኑቃ አሉ በኑ ነዚር ስንት ናቸው ቁጥር ስፍራቸው አሰፋፈራቸው በዚህ መልኩ ነው የኔ ወታደሮች ስንት ናቸው ምን ያህል ገንዘብ አለ ምን ያህል ፈረስ አለ ወሃ ከዛ ስታቲስቲክስ ለኛ አስፈልጊ ነው በፕሮግራም መሄድ ለኛ የተሰጠ መመሪያ ነው አሽዋኢያ ዲስ ኦርጋናይዝድ ሆነ ሲፈልገን ብድግ ስናጣቁጭ እንደዚህ ያለ በሽታ ካለብን ከውስጣችን ልናወጣው ይገባል አልአጥፊያ አጥፊያ ማለት ደግሞ ስሜትን አለመቆጣጠር ነው አለቦታው መጮህ ጩኸት ሳይፈልገው መባረክ ትንሽ ነገር ሲያገኘው መልካም ነገር ሲያገኘው መፈንጠዝ መዝለል ይሄ ተከፍ አይደለም እኛ ነገሮች ሲያስከፉን እጅግ ዘልቀን እንዳንናደድ لا تغضب ብሎ ነብይ ሰለላሁ ዐለይሂ ወሰለም ሰሃቢው እንደመከሩት ሁሉ የሆነ ነገር ስናገኝ ደግሞ በደስታ ልባችን ሊፈነዳ ይገባ ان الله لا يحب الفرحين يعني فرحين አይደለም ፈሪሃ ተደስተ ነው ተደስተች ፈሪህ ይባላል ፈሪህ ማለት ከመጠን በላይ የሚደስት ነው فعل ይባላል من صيغ المبالغه فعل من صيغ المبالغه ان الله لا يحب الفرحين الله بدستان ميفندو سوتين ميفندزو سوتين حيودم النبي صلى الله عليه وسلم يسدست نجر سياغنيو ميغرماچو نجر كايو اللهم ان العائشه عايش الاخره الله انه هيوت مالت يا اخره هيوت نو يلالو بزي دنيا ايغرمو ايدنقو الله سبحانه وتعالى ان يهونه كله بقدر نو يميهونه ይሄን ለምንድነው መነግራችሁ ይላል ሊከይላ ተሰው አላ ማፋተኩ ወላ ተፍራሁ ቢማ አታኩ ባለፋችሁ ነገር እጅግ እንዳታዝኑ ነው ባገኛችሁት መልካም ነገር ከመጠን በላይ እንዳትፈነጥዙ ነው አላህ የቀደረልኝ ነገር ነው እንድትሉ ነው ለዚህ አጥፊያ አለመረጋጋት ከመጠን በላይ መፈንጠዝ ደግሞ መቅበዝበዝ እንደው ቅብዝብዝ እዚ መሄድ እዚ ቀመጣል ብድግ ብሎ ዛይ ቀመጣል አለ መረጋጋት መቁነጥነት ይሄ በሽታ ነው አህበቴ مؤمن የሆነ ሰው ወቁር ነው የተረጋጋ ነው ነገሮች አይገርሙትም ሁሉ ነገሮችን ከአላህ Subhanahu Wa Ta'ala ጋር ያያይዛል ደግሞ ሙሉ ዲን ተሰጥቶናል የሁሉ ነገር ትርጉም የሚያስተምረን የሚያሳውቀን የሆነ ዲን ስለዚህ አጥፊጅ መሆን የለብንም ሌላኛው በሽታ ተጠሩፍ ይባላል ተጠሩፍ ማለት ጥግ መድረስ ነው ሰላተ ሌሊት ተጀመረ ሲባል በአንድ ሌሊት 64 ረካዓ ይሰግድና በሚቀጥለው ቀን እስትራፖ ይሰዋል ነገሮችን ጸጉር የመሰጠቅን ያህል ተጨንቆ ማየት ይሄ ተገቢ ባህሪ አይደለም ተጠሩፍ ይባላል ሌላኛው አልኢፍራጥ ወልጉሉ ኢፍራጥ ማለት ድንበር ማለፍ ማለት ነው በሁሉ ነገር ድንበር ማለፍ غلو يتودد عيدلا انيا سنودم بمطنو سنطلام بمطنو اندنهونو يتعززنو عند نجر لاي دنبر اندنالف التفقدم ديناچن وسطيانو انيا ام الوسطيانو لتكون امه وسطا ان انت ماكلاوي يهوناچو አማካይ መንገር ላይ ያላችሁ ህዝቦች ናችሁ ይላል ስለዚህ እኛ በአንድ ነገር ላይ ድንበር አናልፈም ደሙ አናጎልም ለምሳሌ ዒሳ ኢብኑ ማርያምን በተመለከተ እንደ ይሁዶቹ የዲቃላ ልጅ ነው አላልንም እንደ ነሳራ ጌታናቸው ፈጣሪናቸው አንልም ራሳቸው ስለራሳቸው በተናገሩት መሰረት الله سبحانه وتعالى سلساتشو بنقره مسارت يتكبرو كونجل يسعدو بسو يا الله ملك تنيا ناتشو نلالت هذه وسطية ايه وسطية انا الافراط مالت دمبر معرفنو التفريط مالت دمو ما قدرنو انا كعبادة كملكام نقر سنجمر دمبر عالفنا اللي هيدم انا قدرم شيطان بهولتو مهكل يتشاوتبنا عند ملكام نجر اندان جمرنا اندنا قول لو يوسوسنا اندامنم يانن الفن كهيدن اندان زل قبط يادركنا الاستقامة اندنا تا دقمو كذل لكن ودليل ان يوت عرف يوروراننا دمبر اندنا الف يادركنا لذي دمبر مالف ايه بشيطانو هل لقزي معتدل هون معدل هون اندزي نوم هون يالبن احبتي انت هلت ينفسيا شقرو الشن بيتشا تقسم ودا تزكية النفس بس علي يتنتلت ألو يهونو بشتاو الشن ودا ما صدات اني هدالت جن يزاري ونحالك ابزينا ختم لن اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان وجعلنا من الراشدين اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها يا رب العالمين اللهم صل وسلم وبارك على محمد وعلى آله وأصحابه وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.